ተብሎ የተያዘውን የሙሐረምን አንድ መጀመሪያ አድርገን ነው ምን ሰው በተረት ይኖራል እስልምና ግን በተረት የሚያኖር ዲን አይደለም ትናንትን ያሳለፍነው በወንጀል ትናንትን ያሳለፍነው በእስያ ትናንትን ያሳለፈው በመቁጣ ሊላህ ሱብሃነ ወተዓላ ከአላህ ርቀን ትናንትን ያሳለፈው እስልምናችን ጋር ተራርቀን ነው ትናንትን እስልምናችን አንዳሽ ኸይር ሳናስቀምጥ ነው ያለፍነው ዛሬ ምን ተግባር መደገም አለበት ላ ይህም አዲሱ አመት እንዳለፈው አመት እንዲሁ ማለቅ አለበት አሁን ምን አዲሱ አመት በሙስሊሞች ላይ እንዲሁ የመከራ ጊዜ ሆኖ ማለፍ አለበት ወንጀለኛ ነህ ራስን ኸይረኛ አድርገህ ቆጥረሃል ጃሂል ነህ ራስን አዋቂ አድርገህ ተመልክተሃል ስስታም ነህ ራስን እንደ ሸር ቆጥረሃል አጀልህ ቅርብ ነው ያንተ ህልም ግን ሩቅ ነው ይላል ረህመቱላህ አለይ ለውጥ ሲባል ሁሉ ጊዜ የሁሉም ሰዎች ለውጥ አይደለም የሚታሰበው ለውጥ የሚጀምረው ከግለሰብ ነው የነቢያችን ሰለላሁ ዐለይሂ ወሰለም ሂጅራ ለኡመት መሐመድ ሰለላሁ ዐለይሂ ወሰለም ለውጥ አወጀ ትልቁ የለውጥ አዋጅ ነው ትናንት ከነበርንበት አህዋል ለመለወጥ እንዘጋጅ ቢየዲ ላሁ ፈላ ሙድለ ለህ ወመን ይድሊል ፈለን ተጅደ ለሁ ወሊየ ሙርሽደ አሽሀዱ አላ ኢላሀ ኢለ መድረኩ ወባዶ ከመሆን ወይም ደሞ እግዚአብሔር ጂው ከመልፍ ትንሽ ነገር ለመተዋወስ ነው እንግዲህ ሐቂቃ እንደዚህ ደውር ዑለማ የዑለማዎች ደውር ምን ያህል ወሳኝ እንደሆነ የምናየው አይደለም ከዱንያ ላይ አተናቸው በዱንያ ላይ ያሉ እንኳን የነሱ غياب የነሱ አለመኖር የሚያመጣው ክፍተት በጣም ከባድ ነው ትልቅ ፈራጋ አለው ትልቅ ጥሎ የሚያልፈው ጠባሳ አለው ሁልጊዜ ከምንም ነገር በላይ ዑለማዎች በሐያት ያሉ እክትባስ العلم ከነሱ ሊወሰድ የሚገባው ይገኝ የሚገባው علم መወሰድ ካልቻለ ነዳማው ሁልጊዜ እየጨመረ ይሄዳል ኢማም ሰፋን ሰውሪ የተባሉት ታላቅ ዓሊም እንግዲህ ሰፋን ሰውሪን ብዙዎቻችሁ በስም ታውቃላችሁ የምድራችን ሙሐዲስ ተብለው የሚታወቁ ትልቅ ዓሊም ናቸው እንግዲህ አላህን በመፍራት ወይም ደግሞ በተቅዋ ወደር ከለላቸው ለማዎች ውስጥ አንዱ ናቸው ለሊቱን በቂያም በለክሶ የሚያሳልፉ አኺር ዑምራቸው ላይ ጀሃነምን ሲያስታውሱ ደም የሚሸኑ የነበሩ ዓሊም ናቸው ዓሊም ያንድን ዓሊም ያንድን ዑለማ ደውር ሲገልጹ በወቅታቸው የነበረ አንድ ትልቁ ዑለማ يعني امير المؤمنين عبد الله بن مبارك عبد الله بن مبارك يبالو تالق عليم امير المؤمنين لقب አላቸው امير المؤمنين ميلو سياماتቸው سلطان اذا ያገኙት ሳይሆን በሐዲስ ፍዛቸው ነው እስልምና ታሪክ ውስጥ ምናልባት ከ700000 ሐዲስ በላይ በአምሯቸው ያዙ ሰዎች የሐዲስ امير المؤمنين የሚባል ለቀብ ወይም ቅጽል ስም ይሰጣቸዋል ከነዛ ውስጥ አንዱ ናቸው امام عبد الله بن مبارك በጣም ሰፊ ታሪክ ያላቸው ዓሊም ናቸው ብዙ ስራዎችን ሰርተዋል በመድር ላይ እንግዲህ የተለያየ ሲፋ ተሰጥቷቸው ካለፉት ትልቅ ዓሊሞቻችን ናቸው ለኢማም ሸምሰዲኑ ዘሐቢ في السير اعلام النبلاء عليه ወደ 6 ሲፋ ነው የሚቆጥሩላቸው عابد ነው ወሪ ነው فقيه ነው محدث ነው جواد ነው مجاهد ነው ይላሉ رحمه الله عليه በኢባዳ ወደር አልነበራቸው በፈቅህነታቸው ልዩ ነበሩ ምናልባት የኢማም ሻፊ የኢማም አቡ ሐኒፋ ደረሳናቸው ኢማም አቡ ሐኒፋ ደግሞ ከአብዱላህ ኢብኑ ባረክ ተምረዋል ሸኽና ደረሳ ሁለቱም አብረው በሐያት ያሳለፉ ነበር እና በብዙ ነገር ይታወቃሉ ምናልባት ጂሃድ ከተነሳ አብዱላህ ኢብኑ ባረክ ናቸው ቀዳሚ ሰው ሐዲስ ከተነሳ አብዱላህ ኢብኑ ባረክ ናቸው ቀዳሚ ሰው ለጋሽነት ከተነሳ አብዱላህ ኢብኑ ባረክ ሰው ናቸው እንግዲህ ሱፋን ሰውሪ ማለት ኡማ ነው ምናልባት አራቱ አኢማዎችን ይወክላሉ የሚባል ዓሊም ናቸው ኢማም ሱፋን ሰውሪ ይህ ዓሊም የአብዱላህ ኢብኑ ባረክን ጀው በመድር ላይ የነበራቸውን ጠቀሜታና ያላቸውን ትልቅ ጉልህ ስፍራ ሲገልጹት والله تمنيت لك اني بحياتي تمنيهن الله امرين باتق علي كعبد الله ابن مبارك كنورو ادمي لي يا اندور ادميون ياكل انكون الله بيارغلي تمنيت تمنيهن جن ايدلم عبد الله ابن مبارك كنورو ادمي لي يا اندورون ياكل قرتو يا 3 قنوان مهون علشالكم يالو يلقسو نبر رحمه الله عليه ان قال مسكرنت ميسطوت امام صفوان الثوري ناتشو انغدي يمدراچن تالق عبيدنا تقي اللهن فريسو يا عبد الله المبارك عمر كان وراء عمره لا ياندورون ياكل بتونهي عمره كله ادميه كله تتقلو يسون اندور بتاكللني يا يبقى اي نبر نبر يالو يميجلسوس من اللي بعرفت اني فلكوت زي لا قدام اندالكواچو يا علماء وش دور بامته حياه وسط بمسلم محبرسب لب وسط يالاچو بوتا كفتهنيا نو حقيقه ينسو مننت ينسو واغا يميتاوقو منال باسناطاچو ከጎናችን ሲጠፉ ነው ወይም ደግሞ سنላያቸው መውሰድ ያለብን ነገር ሳንወስድ ሳንተቀም ብዙዎች ዓሊሞች በተለያየ ሀገራችን ላይ ከነ ኢልማቸው ነው የተቀበሩት። ሰው ሳይወስድባቸው ሳይተቀምባቸው ብዙዎች አልፈዋል። ማንነታቸው ሳይታወቅ ተቀብረዋል። ሐቂቃ ይሄን እናሳየን ሁልጊዜ የአንድ ዓሊም غياب የአንድ ዓሊም መጥፋት በእኛ ሀያት ውስጥ እየፈጠረና እየጣለ የሚሄደውን ጠባሳና ክፍተት ያሳየናል። ምናልባት ሼክ መሐመድ ሐሚድዲን ለአንድ ቀን ከዚች محاضرة መጥፋታቸው በእኛ ሀያት ውስጥ የሚቀንሰው ነገር እንዳለ ልናምን ይገባል። ኢኽወተል ኢማን ይሄ ነው። ምናልባት ለነዚህ ዑለማዎቻችን ቀድር ልንሰጣቸው ይገባል። አላወቅነውም ቀድራቸውን ማለት ነው። ሐቂቃ ቀድር ልንሰጥ ይገባል። ምናልባት አላህ ነሱን ዑምራቸውን አርዝሞ ደግሞ በዑምራቸው ረዝሞ በኢልማቸው እንድንጠቀም እንዲያደርገን አላህ እንጠይቃለን። በመቀጠል እኔ ባለው ወቅት ትንሽ ነገር ማስተዋወስ ነው። የዓሊሞቹን መድረክ ይዞ የዓሊሞቹን ቦታ ሸፍኖ ማስተማር ከባድ ነው። የነሱን ስራ አይደለም እንሰራው። ምናልባት እንደ ዳኢነታችን ትንሽ ነገር ማስተዋወስ ይሆናል። እንባብ ተስክራ እኔ ላስተዋውስ ወደው ነገር ያለንበት ጊዜ ጋር ነው። እንግዲህ ዑለማዎቻችን ይላሉ ከነዚህ ውስጥ ያለንበትን ወቅት እናነሳ። አሁን ያለነው ሙሐረም ላይ የነብዩ ሰለላሁ ዐለይሂ ወሰለም ሂጅራ የነብዩ ሰለላሁ ዐለይሂ ወሰለም ጉዞ የተጀመረበትንና ይሄም የሙስሊሞች ቀን መቁጠሪያ ተብሎ የተያዘውን የሙሐረምን አንድ መጀመሪያ አድርገን ነው የምናየው። ለሙስሊሞች ትልቅ ጊዜ ነው ይሄ ጊዜ ወይም ደግሞ ትልቅ ቦታ አለው። እንዳልኳችሁ የዘመን አቆጣጠሩ በእስልምና ውስጥ ከነብዩ መላክ ጀምሮ ከነብዩ ነብዩ ነው ከመቀስቀስ ጀምሮ ያልጀመረበት ምክንያት አለው። አንድ ማህበረሰብ አንድን ትልቅ ቀን አድርጎ የሚይዘው አያድ አድርጎ የሚቆጥረው ከብዙ ትግል ከብዙ መከራ በኋላ ድል ያገኘበት ነው። ብዙ ሀገሮች ስናያቸው ወይም ከባርነት ነፃ የወጡበትን ወይም ደግሞ ከቅኝ አገዛዝ ነፃ የወጡበትን ጊዜ ልዩ ቀን አድርገው ያከብሩታል። ወይም ደግሞ የዘመን መለወጫ አድርገው ይቆጥሩታል። ወይም ደግሞ ትልቅ ቀን አድርገው በዓል አድርገው ያከብሩታል። እስልምና ደግሞ የሙስሊሞች ቀን አቆጣጠርን ከሂጅራ አደረገው። ከብዙ ስቃይ ከብዙ እንግልት ከብዙ መከራ በኋላ እስልምና አገር አግኝቶ መዲና ውስጥ ገብቶ ለሰው ዘር ሚናውን ለብርሃኑን ሊለቅበት የሚችልበት መድረክ የተፈጠረበት ወቅት ነውና እስልምና ቢዳየቱ አመል ሂጅራ ሆኖ ተጀምሯል። ስለ ሂጅራ ስናነሳ እንግዲህ ትልቁ የሚታወሰው የነብዩ ሰለላሁ ዐለይሂ ወሰለም እና የአቡበከር ስዲቅ ጉድኝት ነው ረዲየላሁ ዐንሁ። ከዚያ ጋር ተያይዞ ሌሎችንም በዚህ ዙሪያ ከነብዩ ጀርባ የነበሩ ሱሐባዎች ያሳለፉትን እንግልትና የመጣውን ተስፋ ነው የምናየው። ከዚህም ጋር ራሳችንን ነው የምንፈትሸው። ሁልጊዜ አመታቶች ይለዋወጣሉ፣ ጊዜያቶች ይቀያየራሉ፣ ያለፈ ይሄዳል። ባለፈው ጊዜ ተጠቀምነው አሁን ያዝነው ነገ ለኒዝ የተነሳነው ለመስራት የነየትነው በልባችን ውስጥ ያለ የሰራነው ነገር ሁሉም ሰው ራሱን እንዲፈትሽበት ራሳችንን እያየን ካለፈው ጊዜ ጋር እያነጻጸርን ምን መሆን አለን ብለን ለመቀየር የምንወስንበት ጊዜ ነው ብያምናለሁ። ምክንያቱም የለውጥ ትልቁ መድረክ ነው ሂጅረተ ረሱል ሰለላሁ ዐለይሂ ወሰለም። የሰው ልጅን ታሪክ የተለወጠበት የታሪክ ምዕራፍ የተቀየረበት ጊዜ ስለሆነ ነው የሙስሊሞች ቀን መቁጠሪያ ሆኖ የቀረው። አስታውሱ ሰይድና ቢላል ኢብኑ ረባህ ረዲየላሁ ዐንሁ በባርነት የተንገላቱበትን ጊዜ የተሰቃዩበትን ጊዜ መካ ጎዳናዎች ላይ ያ ሁሉ እንግልት ያ መከራ ሲደርስ አላህ ሱብሃነሁ ወተዓላ ያመጣውን ለውጥ ተመልከቱት። ይሄው ነው ሰይድና ቢላል ረዲየላሁ ዐንሁ መካ ላይ እንግዲህ አርከሰሁል ኩፍር ወአግላሁል ኢስላም ይላሉ ዑለማዎቹ። ኩፍር አረከሰው ቢላልን እስልምና ደግሞ ውድ አደረገው። በጥቁርነቱ መሬት ላይ ጣሉት። አላህ ሱብሃነሁ ወተዓላ ደግሞ ለቢላል ክብር የበላይነት ሲል بعد الهجرة من ادرجوا طقرون بلال طقرو كعبه لا اذان اندي ادرج ادرجوا خالق الكون هذا هو العز ايونو يبلاينتو ميجلطبت يسو لج يهوت مرافو تقيرو يميدبت الله غار يالو غنينت تستكاكلو غنينتو بتككل الله غار ييسمره سيمطا الله يمي ادرجوا انطلاق الله بسو لج حياتوست هذا هو البلال يهوت لوط يلوط رمجه يتدرجبت تلك غزو يتستناغدبت ابو بكر الصديق በታሪክ ላይ ለሁርያ ለሰው ልጆች ነጻነት የመጀመሪያውን መብት ያወጁ ሰው ናቸው። ቢላል ኢብኑ ረባህን በርካሽ ገዙት። መጀመሪያ ለሰው ልጅ ክብር ሰው በሰውነቱ ሊከበር ይገባል የሚለውን መፈክር ይዘው ተነስተው ሰውን ከባርነት ነጻ ወጡ። አላህ ሱብሃነሁ ወተዓላ ቁርአን ላይ ዘከራቸው ሳኒ ስነይኒ ኢዝሁማ ፊል ጋር ለምን ለአን الله امر سبحانه وتعالى فعوا الى الكهف برياذ ጌታነውና ነብዩ ጋር አደረጉት ጉዞ አላህ ቁርአን ላይ ብቻኛ ተጠቃሽ የሆኑ የነብዩ ጓደኛ እንዲሆኑ አደረጋቸው። خالق الكون ለሰሩት ተክባር ኤም የተመሰከረው መቼ ነው? سيدنا ابو بكر الصديق ሂጅራ ሲወጡ ነው። ሳኒ ስነይኒ ኢዝሁማ ፊል ጋር ብሎ الله ያቀረበው ለውጥ የመጣው ከሂጅራው ጋር ተያይዞ ነው። የተሰራው ስራ بدايه الاسلام ላይ ኤኖ እንጥላቅ የህይወት መለወጫ መድረኩ ነው። የሙስሊሞች አዲስ ምዕራፍ መክፈቻ ሆኖ ቀርቧል። ይሄ ሂጅረተ ረሱል አሚን ሰለላሁ ዐለይሂ ወሰለም እና እናነጻጽረን ነው ራሳችን ካለንበት ተጨባጭ ጋር የምንመለከተው። ምናልባት ሁልጊዜ አዲስ ዓመት በእስልምና አቆጣጠር አዲስ ዓመት ሲመጣ እስልምና ትልቅ ልዩ የታሪክ ምዕራፍ ከፋች ሆኖ አልፏል። ዛሬ ስናየው ግን አስዋእ ማይኩን እለት ከእለት ነገሮች እየከፉ በሙስሊሞች ላይ የሚደርሰው ማዕሳት፣ ችግር፣ መከራ፣ ሰቆቃ እየባሰ እየጨመረ የሄደበት ተጨባጭ ውስጥ ነው ያለነው። ለምንድን ነው ሊቀየር ያልቻለው? ለምንድን ነው መለወጥ ያልቻለው? የሙስሊሞች አህዋል አስዋእ ማይኩን እየከፋ እንጂ እየተስተካከለ አይደለም እየሄደ ያለው። ምንድነው ሙሽኪላው? ምንድነው ችግሩ? ከዚህ ጋር ነው እንግዲህ ሁሉም ራሱን ማየት አለበት ብዬ የማምነው። እስልምናችን ኢላን ሁርያ ያደረገበትን ጊዜ ሂጅራውን ሲያመጣ ዛሬ እኛ ደግሞ እናስባለን። በዛሬዋ ጊዜ ወይም በዚህ በመጀመሪያው የሂጅራ አቆጣጠር ወር ላይ ትናንት የነበርንበትን ቀን፣ ባለፈው ዓመት ያሳለፍነውንና የሰራነውን ኸይር፣ የኖርንበትን ጊዜና ያቃጠልነውን ያባከነውን እስልምና ጋር የነበረን ግንኙነት የምንፈትሽበት ነው። ለውጥ ነው። እስልምና ሁል ጊዜ ሰዎችን ወደ ለውጥ ይጠራል። ለዚህ ነው አላህ ሱብሓነሁ ወተዓላ ኢንነ አላህ ላ ይገይሩ ማ ቢቀውሚን ሐታ ይገይሩ ማ ቢአንፉሲሂም። ለለውጥ የሚደረግ ጉዞ እስከሌለ ድረስ ለውጥ ይመጣል ተብሎ አይታሰብም። የሰው ልጅ ተቀምጦ የሚያመጣው ለውጥም የለም፣ ተቀምጦ የሚያመጣው መልካም ነገርም የለም። ሲንቀሳቀስ ነው፣ የሆነ ነገር ለመፍጠር ሲጥር ነው። ዛሬ የሌሎችን ስልጣኔ፣ የሌሎችን እድገት፣ የሌሎችን ትልቅ ደረጃ መድረስ እናወራለን። የእኛን ማንነት ግን ዘንግተናል። ሁልጊዜ በሌሎች ትልቅነት እንማረካለን። ስለሌሎች ትልቅነት እያወራን ልባችን ሁሉ በእነሱ ማንነት አእምሯችን ተሰርቆ ሄዷል። ነገር ግን የእኛን ታሪክ ማን ያስታውሰው? የሙስሊሞችን ያንን ብርቅዬ ጊዜ ማን ይመልሰው? ማን ነው ወደዛ ታሪክ ያንን መጅድ መድገም የሚችለው? ሁልጊዜ ሲነሳ ሰሃቦች ናቸው። ና ወጣ ብለን ብንመለከት ቅድም እንዳነሳናቸው እንደና አብዱላህ ኢብኑ ሙባረክ አይነት ሸክሲያዎች ታሪክን እኮ ነው የለወጡት። መጅራት ታሪክን ያስተካከሉት ትክክለኛውን ፈለግ፣ የነብዩ ሰለላሁ ዐለይሂ ወሰለም መንገድ፣ የሰሃባዎች የተጓዙበት ጎዳና ሳይለወጥ ሰው ልጅ እንዲከተለው ምዕራፉን ዘርግተው የሄዱ ሰዎች ናቸው። እነዚህ ሰዎች በህይወት ላይ በሰማታቸውን አሻራቸውን አስቀምጠው ያለፉ ሸክሲያዎች ናቸው። ምናልባት ሰሃባዎች ስንል የነብዩ ባለደረቦች ናቸው። እነዚህ ሸክሲያዎች ስናነሳ ግን እንደኔና እንዳንተው ከነብዩን ሳያገኙ ሰሃባዎች ጋር ሳይገናኙ ያለፉ ሰዎች ናቸው። የሰሩትን ስራ ስንመለከት ግን በሐያት ላይ ሱብሃንአላህ እኔ እናንተ እንድናፍር ያደርገናል። ሐቂቃን አቅል ያለው ሰው፣ ሐቂቃ ልብ ያለው ሰው ውስጡ ይቆስላል። ለምን? ምንድነኝ እኔ ብለህ እንድታስብ ያደርጋል። ማንኝ እኔ? ሁልጊዜ እማራለሁ፣ ሁልጊዜ እቀራለሁ፣ ሁልጊዜ ይነገረኛል፣ ግን ለውጥ የለም። እስልምና አላደገም። ለእስልምና የሰራሁት አንዲት ያበረከትኩት ኸይር የለም። እድሜ እየገፋ ነው። 30 40 ዓመታት እየተለወጡ ቀናቶች እየተቀየሩ كما يقول الشاعر الإسلام إنا نفرح بالأيام التي نقطعها كل مضى يدني من عجلي فأمل لنفسك قبل الموت مجتهدا فإنما الربح والخسران في العمل. እኛ እንደሰታለን ቀናቶች ባለፉ ቁጥር እንዴት አይነት ጊዜ ያሳለፈን ይያል እንደሰታለን። ነገር ግን ቀናቶች ባለፉ ቁጥር ወደ አጀላችን እየቀረብን ነው፣ ወደ ሞት እየተጠጋን ነው። كل مضى يدني من أجل فأمل لنفسك قبل الموت مجتهدا لنفس سرالات كما موت بفيت اجتهاد ادرك خير اسقمطلات فانما الربح والخسران في العمل ترفم هنا كسارا يمغنيو بسرا سلا ترف لنيا منغرا ياسفلكنا سو زاري عندت بر لما ترف 10 بر لما ترف من يحل جغرو است اندميغبا من يحل اندميقط من يحل اندمياجبربر من يحل اندمياش ناوقالنا ايدنا ناتو مش 10 بر بهوتي لاي واغالات بلو سلميامن መቶ ብር በህይወቴ ላይ ዋጋ አለው ብሎ ስለሚያምን ነው ይህን ስራ የምንሰራው፣ በዚህ የምንለፋው። ናም አኸራችንን ስናስብም ይሆነው እኔ ለለውጥ እስካልተዘጋጀሁ ድረስ፣ ለመቀየር ራሴ እስካልወሰንኩ ድረስ ባለሁበት ውስጥ ነው ሀያት የተሽከርክሮ የሚያልቀው። ምንም እንዲሁ ኑሬ እሞታለሁ አንድ ደውር ሳይኖረኝ። ሁልጊዜ እናገራለሁ ሙስጠፋ ራፊ የተባሉት ዓሊም የተናገሩትን ንግግር وحي القلم بميبالو كتاباتشو لاي اذا لم تزد في الدنيا شيء وانت زائد فيها الى الله دنيا لاي متاه عندن خير ماسقمت كالچالك عند ملكام نغر طله مالف كالچالك اي متاه چماري شكم نه الى الله رحمه الله عليه مسلم مفيد نو تقامي نو مسلم چماري نو زائد نو ادلم راسو ليلوچن ميتق ادلم لراسو لليلوچ ميترف نغر جن زاري لليلوچ مترف كرتو ሌሎችን መጥቀም ቀርቶ ራሳችንን መጥቀም ያልቻልንበት ራሳችንን መሆን ያልቻልንበት ተጨባጭ ውስጥ እንገኛለን። ጊዜው እየሄደ ነው። ሞት እየቀረበ ነው። አዋላችን በሚያሳዝን ሁኔታ እየከፋ ይሄድ ያለበት ተጨባጭ ውስጥ ነው ያለነው። ከዚህ አንፃር ነው እነዚህ ያለፉትን ሰለፎች ሐያት ስንመለከት ሙብዲዎች ነበሩ። በታሪክ ላይ ለውጥ አራማጆች ነበሩ። ሐቂቃ ዱንያ የምትናፍቃቸው خلቆች ነበሩ፣ ሰዎች ነበሩ። የሰሩትን ተግባር ስትመለከት ሐቂቀተን እነዛ ሸክሶች ወለት ሰው ነበሩ ብለህ እንድትጠራጠር ያደርጋል። በዱንያ ላይ ያስቀመጡት ኸይር ምናልባት መጠቀስ ከሚችል በላይ ሆኖ ያልፋል። በቃ ብዙ ነገር ሰርተው ሄደዋል። እኛ ጋር ግን ያለው ነገር ባዶ ነው። አሁንም ችግር አለ። አሁንም አንነቃለም። ይቀራል፣ ይነበባል፣ እንማረዋለን። ለውጥ ግን የለም። አላህ ቁርአን ላይ ጥያቄ ያነሳል እኮ። ይሄ ሁልጊዜ የሚፈሰረው ቁርአን አላህ በልቦቻቸው ላይ በሽታ አለ፣ መረዳ አለ፣ ልቦቻቸው ተቆልፏል፣ ተዘግቷል። ያቱም አንድ ቁርአን አያት ሰውን ለውጧል። በአንድ ቁርአን ምዕራፍ ተአሲር ሆነ ወይንም ደግሞ ልባቸው ተነክቶ ለሥራ የተንቀሳቀሱ ሰዎችን አሳይቶናል ምድራችን ላይ። አንድ ቁርአን አያት ህይወታቸውን ያስተካከለ ህይወት መስመራቸውን እንዲወስኑ ያደረጋቸውን ሰዎች በታሪክ ላይ እናውቃለን። እኔ እናንተ ግን ከዛው ጭር። ስለዚህ ካለፈው ጊዜያችን እየተማርንበት ሙስሊም ሀያቱ በሶስት ነው የሚከፈለው። አንድ ማዲ፣ ሁለተኛው ሐድር፣ ሶስተኛው ሙስተቅበል ነው። አንድ የትናንትና ጊዜ ነው፣ ያለፈ ጊዜው ማለት ነው፣ ፓስት የሚባለው። ሁለተኛው ፕሬዘንት ወይም ደግሞ ሐድሩ ነው፣ ዛሬ ያለንበት ቀን ነው። ሶስተኛው ደግሞ ሙስተቅበል ወይም ደግሞ ፊውቸር ተብሎ የሚታወቀው የነገ ጊዜ ነው። በእነዚህ በሶስት ጊዜዎች ውስጥ ነው ሙስሊም ሀያቱን የሚገፋው። ለዚህ ነው ቁርአን ላይ ስንመለከት አላህ ሱብሃነሁ ወተዓላ ከፍተኛውን የቁርአን ክፍል ቅሷ ያወራል፣ ታሪክን ይገልጻል፣ ስለ ሰዎች እድገትና ውድቀት ያነሳል። ትልቅ መገለጫ ነው። የሰው ልጅ ራሱን ለመፈተሽና መስይሩን ለመወሰን ያለፉት ህዝቦችን ታሪክ ማወቅ ወሳኝነት አለው። እነዚህ ሰዎች በዚህ መንገድ ተጓዙ፣ ነጃ ወጡ። እነዚህ ሰዎች በዚህ መንገድ ተጓዙ፣ ጠፉ። አላህ ሌላ ሊያስተምር አይደለም የመጣው፣ ተረት አይደለም ሊነግረን ቁርአን ላይ ያቀረበው። እኔ እናንተ እንድንቀየርበት ነው። ለዚህ ነው እኮ አንዳንድ ጊዜ ቁርአን ነው ተፍሲሩን ብንቀረው ላይ ገባ ይችላል። ለዚህ ነው ዑለማዎቹ ለፍተዋል ኸዋጢር አልቁርአን ብለው እነ መሐመድ ሙተወሊ ሸዕራዊ ረህመቱላህ አለይ። ምንድነው ኸዋጢሩ? የዚህ ቁርአን አንድ ሱረቱ ፋቲሃ ያነሱና ይሄ ፋቲሃ ምንድነው ሐደፉ? ፋቲሃ በምን መሰረተ ሐሳብ ላይ ነው የሚሽከረከረው? በቃ ጽንሰ ሐሳቡን ብቻ የገለጹበት የለፉበት ሁኔታ ነው። ሱረቱ አልበቀራ ለምን ሊባዛ ሱሚየት አልበቀራ? ሱረቱ አልበቀራ ስለምንድን ነው የሚገልጸው? ስለምን መሰረተ ሐሳብ ነው የሚያነሳው? ሶስት ወይም አራት መሰረተ ሐሳብ ከቁርአን ምዕራፍ ውስጥ ያወጡለታል። ያ እንኳን ከገባ ህይወትን ይቀይራል ይላሉ። እንኳን ተፍሲሩን ተቀርቶ እንኳን ትርጓሜው ታውቆ። ለምን ቁርአን መቼም ያልገባው ሰው ለውጥ አይጠበቅለትም። ኢማም ደረክሺ ወይም ደግሞ ደርከሺ የሚባሉት የቁርአን ታላቅ ምሁር من لم يكن له علما وفهما وتدبرا في القران لم ينتفع من القران شيئا ይላሉ። ቁርአንን በማስተንተን የማይቀራ ቁርአንን በግንዛቤ የማይቀራ ቁርአንን በተደብር የማይቀራ የሆነ ሰው يعني ከቁርአን ይጠቀማል ተብሎ አይታሰብም ይላሉ ረህመቱላህ አለይህ። ቁርአን ኢልም ይፈልጋል፣ ቁርአን ፈህም ይፈልጋል፣ ቁርአን ተደብር ይፈልጋል። ናቱ ይሄ የኔ እናንተ ህይወት መተዳደሪያ ደንብ የሆነ መጽሐፍ ነው። ስለዚህ በዚህ ለፍተውበታል ኸዋጢር ነው። አላህ ቀሶስን ቁርአን ላይ ሲያነሳ ታሪኮችን ሲዘግብ ይህንኑ ሊያነሳሳ የሚፈልገው በቃ አንተ ምረጥ ነው። ዑለማ ምን ይላሉ? ዑለማዎች አልቀልበክ ወቀብረክ ይላሉ። ልብህ ቀብርህ ነው ይላሉ። ልብህ ቀብርህ ነው። የሚነገረው ታሪክ ለአንተ ነው የሚወራው። ከየትኞቹ ሙእምን ትፈልጋለህ ነው አላህ የሚለው። ምረጥና ወስን። መወሰን የሚችለው ይሄ ልብ ነው። ወስነህ የምትፈልጋቸው ጎሳዎች ጋር ለመሰለፍ ከፈለግ አንተ ቀራር ይኖራል። ዚናመ ልእሙሩ በእጅን ያለው ምርጫው ተሰጥቷል። ትክክለኛው ገጽታ ቀርቦልሃል ነው የሚለው አላህ። ሁለት ይሄ ነው ያለፈ ጊዜያችን። ትናንትን ያሳለፍነው በወንጀል ነው። ትናንትን ያሳለፍነው በዕስያን ነው። ትናንትን ያሳለፈው በመዑድ አንላህ ስብሓነ ወተዓላ ነው፣ ከአላህ ርቀን ነው። ትናንትን ያሳለፈው እስልምናችን ጋር ተራርቀን ነው። ትናንትን ለእስልምናችን አንዳች ኸይር ሳናስቀምጥ ነው ያለፍ ነው። ዛሬም ይሄ ተግባር መደገም አለበት? ላ የለበትም። ስለዚህ ምን መሆን አለበት? መቀየር አለበት። ስለዚህ ነው ሙስሊም በባህሪው አሁን ስንመለከት አንዳንዱ በተረት ይኖራል አይደለም። አንዳንድ ሀገራቶች ላይ እንደምናየው ወይም ደግሞ በተለያዩ ፖለቲካዎች እንደምንሰማው ያለፉ ታሪኮች ነከሌ እንዲነበሩ ፉላን ሌሊን አላን እየተባለ ታሪክ ይወራል። በተረት ሰው በተረት ይኖራል። እስልምና ግን በተረት የሚያኖር ዲን አይደለም። ይህን ታሪክ ቀሶስ ሲያነሳ መመከሪያ ነው። ትናንት ያጠፋሁትን ጥፋት ዛሬ ልጸጸትበት ነው ቅድሉ የተሰጠኝ። ኸይር ሰርቼ ከሆነ ከዚህ ኸይር የተሻለ መጨመር አለብኝ። ሸር ሰርቼ ከሆነ በዛሬዋ ቀን መቶበት አለብኝ። ይህን እድል መጠቀም የምችለው ዛሬ ነው። ዛሬን ደግሞ ትናንትን እያሰብኩ አላጠፋውም ወይም አላሳልፈውም፣ ጊዜውን አልጨርሰውም። ለምን ዛሬ ደግሞ እንዳታልፍብኝ ዛሬን መጠቀም አለብኝና ዛሬን ተጠቅሞ ለማለፍ ባለው ጊዜ መስራት ያስፈልጋል። ልቤ ዝግጁ ሊሆን ይገባል። ካልሆነ ትናንትም ዛሬም ነገም አንድ አይነት ሀያት። የዚህ አይነት ሰው ረሱል እንደገለጹ ሰለላሁ ዐለይሂ ወሰለም መግቡን መጥፎ ሰው ማለት ትናንትናና ዛሬው አንድ አይነት የሆነበት ሰው ነው ብለዋል። ትናንት ከዛሬ የማይሻልለት ዛሬ ከትናንቱ የማይሻልለት ሰው ይባስ ብሎ ደግሞ ዛሬ ከትናንቱ የከፋበት ሰው መልዑን ነው አሉ፣ የተረገመ ሰው ብቻ ነው። ለምን አላህ ስብሐነሁ ወተዓላ በባሪያው ላይ ሲቆጣበት ምን ያደርገዋል? አላህ ረሱሉላህ ሰለላሁ ዐለይሂ ወሰለም ወሚን መቅቲላህ ስብሐነሁ ወተዓላ ጊዜውን በከንቱ እንዲያሳልፍ ያደርጋዋል። አላክባብ ሐያቱን እንዲጨርስ ከናንት ከነበረበት ወደ ከፋ ሐያት ውስጥ እንዲገባ ያደርጋዋል። ይሄ አላህ ቁጣ የአላህ ቁጣ ሲመጣ ይሄ ነው የሚፈጠረው። ስለዚህ ነው ቢያንስ ትናንት እናስባለን ያንን መጅድ ሙስሊሞች አው ትናንት ዑመር ነበሩን ረዲየላሁ ዐንሁ ትናንት አቡበከር ነበሩን ትናንት ኻሊድ ነበሩን ትናንት ሰላሁዲን ነበሩን ዛሬ ግን ማንም የለም። ከኔና ካንተም የሚፈልግ ነገር አለ ነበሩን ብለን በነሱ በሰሩት ስራ بنቀመጥ كما يقال ليس الفتى الذي يقول كان ابي ان الفتى الذي يقول ها انا ذا ወጣት ማለት አባቴ እንዲህ ነበር ያለ ባባቱ ዝና የሚፎከስ ሳይሆን ወይም ባባቱ ዝና የተመጻደቀ የሚኖር ሳይሆን እኔ ይሄ ነኝ ብሎ የሚመጣ ሰው ነው እስላም ይፈልጋው። ወይም በሌላው እንደተገለጸው اذا افتخروا بابلهم شرفا فقلنا صدقت ولكن بئس ما ولد ባባቶቹ ክብር የሚመጻደቅ ሰው ካለ ናም ጥሩ ወላጆች ነበሩ ግን ምንኛ መጥፎ ልጅ ወልደዋል ነው ምንለው ነው የሚሉት። የነሱን خیر ተከትሎ ያልሄደ ሰው የነሱን መልካም ተግባር ይዞ ያልወጣ ሰው የኸሌ ሼክ ልጅ ነብይ ሊጠቅማል የኸሌ ነብይ ልጅ ነብይ ሊጠቅማል አይጠቅምም። ሊጠቅም የሚችለው ዛሬ ይዞት የሚገኘው خیر የሚያስቀድመው خیر ስራ ብቻ ነው የሚጠቅመው። ከዚህ አንጻር ነው እንግዲህ ትናንትን በዚህ አይነት መልኩ እናልፈዋለን። የትናንትን ጊዜ ሁላችንም እናስባለን። አፍ ያን ያለፈውን አመት አስተውሱት። እስ ምንድነው የሰራንበት? ምን خیر ነው ያስቀምጥንበት? ምንድነው ለእስላም ያበረከተነው ነገር ያለን? አሁንም ጊዜው ሄደ አዲሱ አመት ጀመረ እንጂ ሙሩ ረንኪራን በእኛ ህይወት ውስጥ ሊያልፍ ነው። ይሄም አዲሱ አመት እንዳለፈው አመት እንጂው ማለቅ አለበት። አሁንም ይሄ አዲሱ አመት በሙስሊሞች ላይ እንጂው የመከራ ጊዜ ሆኖ ማለፍ አለበት። የኔ ደውር ምንድነው? የኔ ሚና ምንድነው? ቢያንስ እኔ መቀየር አለብኝ። ለውጥ ሲባል ሁሉ ጊዜ የሁሉም ሰዎች ለውጥ አይደለም የሚታሰበው። ለውጥ የሚጀምረው ከግለሰብ ነው። እኔ ስለለውጥ ቤተሰቤ በሂደት ሲለወጥ ከጎን ያለው ጓደኛዬ ሲለወጥ ያ ነው ለውጡን የሚያሳየው። የጋራ ለውጥ ይመጣል። የማህበረሰብ ለውጥ ይገኛል። አንዳንድ እየተባለ ነው ለውጡን ይመጣው አይደለም እስልምና ሲጀምር 40 ሰዎች አይደሉ እንደ ጀመሩት? ምናልባት 40ዎቹ ናቸው እኮ የመጀመሪያውን ሰልፍ እየመሩ የወጡት አይደለም? በሐቅና በባጥል መካከለ ያለው ልዩነት ለማሳየት የተንቀሳቀሱት ወጥቷል። ምናልባት እነዚህ 40 ሰዎች ኢጅሃር ያደረጉት እስልምና ወይም ያወጡት እስልምና ነው ዛሬ ምናልባት እኛ ምን ቀልድበት ግን ደም ከፍለውበታል መስዋዕትነት ከፍለውበታል ብዙ መከራ ታይቶበታል። እዛ ደረጃ ለመدرس የተደረሰው መከራ ምናልባት ልጅ ሲራተ ረሱል ሲነሳ ቁርአኑ ሲወሳ ተፍሲሩ ሲነገር ምን ሰማው ነው ምን አልፎባቸው እዛ ደረጃ ላይ ደረሱ ምን አግኝተው ምን ሰርተው አለፉ ሁልጊዜ ይነገራል። አሁን ምናልባት ቃላቶች መደጋገም ታሪኮችን ማፍሳቱ አይደለም ለኛ ጠቃሚ እኛ ላይ ያለውን ተጨባጫው ቀን ሰው መቼም በሽታውን ሲያውቅ መድኃኒት መፈለጉ አይቀርም። ችግሩን ሲያውቅ መፍትሄ ለመፈለግ መንቀሳቀሱ አይቀርም። አሁን ትልቁ ችግር እኛ ጋር ያለው በችግራችን አላመንም መታመማችን አልገባም። ለዚህ ነው ኢማም ፈዲል ኢብኑ ዒያድ ተባሉት አሊ ምን ይላሉ ሚስ ያ ምስኪን አንተ ሙሲኡ ወተረ አንከ ሙህሲን وجاهل وترى انك عليم وبخيل وترى انك جواد اجلك قصير وعملك الطويل لله رحمه الله عليه مسكين يا بني ادم وانجلنيا نه راسن خيرن يارغ قطره الله جاهل نه راسن واقع ارغ تملكتحال سستام نه راسن اندشه اندشر قطره الله اجله قرب نو يانته هلم جن اروق نو يلال رحمه الله عليه لراساتين يسطنو نجر يا نو سو አሞኛል ብሎ ካመነ ችግር አለብኝ ብሎ ካመነ ለመፍትሄ እንቀሳቀሰ። እዚህ ነበርኩ ሰለፎች ሁሉ ግዜም ነው ምን አይደለም ራሳቸውን መንቀስ ነው። መሐመድ ኢብኑ ዋሲዕ የሚባሉት ዓሊም ታላቅ ሙሐዲስ ሰው ሰዎች በጣም ሰና ያደርጓቸው ያመሰግኗቸው ነበር። ምን ይሉ ነበር እሳቸው ግን ያለቀሱ والله لو لزم برائحة ما قدر احد ان يجالسني ወንጀል ሽታ ኖሮት ቢሸት ኖሮ ከሽታዬ ከወንጀል ክርፋት የተነሳ አጠገቤ ሰው ማይቀመጥ አይችልም ነበር ይሉ ነበር ረህመቱላህ አለይ። ስላላወቃችሁኝ ታመሰግኑኛላችሁ እኔ ያለሁበት እኔ ነኝ ማቀው ይያሉ ያለቅሱ ነበር። ያ እነሱ ተቅሲራቸው መስማቱ ኸይር እየሰሩ ጎዶሎን ብለው ማመናቸው ትልቅ ደረጃ ላይ ደርሰው ራሳቸውን ዝቅ አድርገው መቆጠራቸው አላህ ሱብሃነሁ ወተዓላ የበላይ እንዲሆኑ አደረጋቸው። ሳደተል ኡምም የኡማው መሪ አደረጋቸው። ቃዱል ዓለም ዓለምን መሩ ምድርን አስተዳደሩ ለሰው ልጅ የሆነሽ خیر ጥለው አለፉ። ይሄ መስማት ነው። በእኛ ህይወት ውስጥ ያለው ትልቅ ችግር ደግሞ ይሄ ትናንት አለፈ እኔ ግን አሁንም አልተሰማኝም እንደ አዲስ ወይም ደግሞ ዝም ብዬ እንዲሁ ህይወቴን በነበርኩበት አሁን ሙስሊም በባህሪው ባለሁበት አለሁ የሚባል ነገር የለም። ወይ ጨምራለሁ ወይ ቀንሳለሁ እንታ ምክንያቱም ጊዜ ነው ያለፈ ያለው ወቅትህ ነው ይሄድ ያለው ዑምርህ ነው እየተቀነሰ ያለው እያንዳንዱ ደቂቃ ባለፈች ሰከንድ በተጨመረ ሰዓት ባለፈ ቁጥር ከዑምሬ ላይ ነው እየተቀነሰ ያለው ኢላ ኢላ ስለዚህ ወይ ጨምራሃል ወይ ቀንሳሃል ወይ አግኝተሃል ወይ አጥተሃል ሌላ ነገር የለም በእኛት ውስጥ የሚስተናገደው ነገር ይሄ ስን ይሄን እንደው ቁማ ወዳደር ያልቻለው ይሄን ደግሞ ወስን ያልቻለው ታማሩ ታማል የታመሰ ይሄ ነው ቋውቅም ልባችን ተዘግቷል አልፈለግንም አሁንም ለመንቃት ዝግጆች አይደለም ከነበርንበት አህዋል ለመለወጥ አልወሰንም ይዘን እኮ ተኢማን አሁንም ራሳችንን ፈተሽ አድርገን እንቆ ምን ላይ ነን ያለነው ብለን እንመልከት ምን ሰራው ምን አደረኩ ይሄ ነገር እያንዳንዱ ላይ ራሱን መጠየቅ ከቻለ والله ምን አልባት ሐዲሱ ቢወራ ቁርአኑ ቢዘከር ከዚህ የተሻለ ወይም ደግሞ ያለንበትን ነገር ከማየት የተሻለ ነገር ሊያመላክተን አይደለም የመጣው አላህ ሰው ራሱን ፈትሾ ከነበረበት አህዋል ተለውጦ የሚችላትን ኸይራ በርክቶ እንዲሄድ ነው የፈለገው ቁርአኑም የተጠራው ይሄ ነው ኢላ ምንም የለም ቁርአኑም እኮ እኔንም አንተንም ሁላችንም አላህን ፍራ ብሎ የሚያሳይ ነው አይደለም ሌላ አይደለም እኮ ሌላ ነገር የለም ይሄንን ተቅዋ በልባችን ውስጥ እንዲያርፍ ራሳችን እንድንመረከት ራሳችንን ከአራምና ከሐላል ለይት እንድንወስድ ሊያስተብረን ይመጣል ስለዚህ ሂጅረተ ረሱል ወደ ሂጅረተ ረሱል ለምጣና የነብያችን ሰለላሁ ዐለይሂ ወሰለም ሂጅራ ለኡመት መሐመድ ሰለላሁ ዐለይሂ ወሰለም ለውጥን አወጀ ትልቁ የለውጥ አዋጅ ሆነ እስልምና አስቡት ከሂጅራው በፊት የነበረውን አህዋልና ከሂጅራው በኋላ የነበረውን አህዋል ነብዩ ሰለላሁ ዐለይሂ ወሰለም 13 ዓመት መካ ላይ ሲለፉ 13 ዓመት መካ ላይ ሲንገላቱና ሲሰቃዩ ሰዎችን ወህዱ አክልሱ ይያሉ ሲጠሩ እስልምናን የተቀበሉ ሰዎች ምን ያህል ሰዎች ነበሩ 156 ሰዎች ብቻ ናቸው በ13 ዓመት ትግል በ13 ዓመት ልፋት መቼ ነው እስልምናን ስለ ያገኙ بعد ሂጅረተ الرسول በ10 ዓመታት ግን ሁሉፍ በመቶ ሺዎች ወደ እስልምና ገቡ ተለወጠ ታሪክ ተቀየረ ለምን ትልቁ ነገር አለፈ እዛ ቦታ ላይ ትልቁ ችግር መካ ላይ መወጣት ያለባቸውን ተወጡ ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ ተቀምጠው መዲና ከመግባታቸው በፊት 26 ጊዜ እኮ ነው የተለያዩ ጎሳዎችን ወደ እስልምና እንዲመጡ የጠሩት 26 ጊዜ ነው የተለያዩ ጎሳዎችን ስለ እስልምና ያስተማሩት ነገር ግን ሰውም ቢያለ የሚቀበል ጠፋ ነብዩ ሰለላሁ ዐለይሂ ወሰለም ተስፋ እስኪቆርጡ ድረስ ብዙ አደረጓቸው አይቃ ጧይፍ ላይ ደረሰባቸው መከራ ብቻ ቆይ በቀለ ረሱልን አሚን ሰለላሁ ዐለይሂ ወሰለም በሕፃናት አንተ ከመወገር ያነሰ ነገር ይመጣል ነብያችን ሰለላሁ ዐለይሂ ወሰለም ለዚህ خير خلق الله الله ከፈጠረው ፍጥረት ለታላቁ ሰው ሕፃናት ተልከው በስ ይደበድባቸው አስዋቸው ማ ሱብሃንአላህ ይሄ ወርደት በነብዩ ሐያት ውስጥ አለፈ ለምን ትልቁ የመከራ ጊዜ ሲያልፍ ያንን ነገር ተቋቁመው ያንን ነገር በአቋም በጽናት አልፈው ሲሄዱ ይሄ ነስር መጣ አላህ ሱብሃነሁ ወተዓላ ይሄን ፈትሐ መጣ እኛ አልተሞከርንም እኛ አልተቸገርንም እኛ አልተንገላታንም እኛ የተለያየ መከራ አልደረሰብንም ለእስላም ብለን ወይም ለእስልምና ብለን ያየነው ሙሲባ የለም አላህ ሱብሃነሁ ወተዓላ ደግሞ ሳትፈተን ኢማን የለም ሳትሞከር ለውጥ የለም በየደረጃው በየኢማን ደረጃችን ፈተና ይመጣል በተለያየ አይነት መርሐላዎች እንፈተናለን ምናልባት ለተቀዩ ሰው የሚመጣው ፈተናና ለጃሂሉ ሰው የሚመጣው ፈተና አንድ አይነት ፈተና አይደለም كلهم بقدره الله سبحانه وتعالى يملكبت تفتنا كلفك من هذه كبتل المؤمنون الله قران لا اندغلصوا تفتنوا አይደለም بدر لي الله سبحانه وتعالى ان مكراس يمطى ان شجر سيور لذي نو رسول الله صلى الله عليه وسلم سواچين بمن ادرغواچو تنانتن يياسبو زارين يينورو لنكه تلك سنق سنقوا امرواچو لا تلك هنا تصفان يزو اندي هدو ادرغواچو رسول الله صلى الله عليه وسلم بيغزاواچواچو لا በየመሯቸው ጦርነቶች ላይ ለእያንዳንዱ ጦርነት መፈክር ይመርጡ ነበር ነብዩ ሰለላሁ ዐለይሂ ወሰለም አንድ ጦርነት ላይ ዲኑከ ለህመከ ወደምከ ይላል ይሄ ነው መፈክሩ ዲንህ ከስጋና ከደምህ ውድ ነው አበቃ ህይወትህን በሰጠለት ከህይወትህ በላይ ነው ይያሉ ነው ረሱላህ ሰለላሁ ዐለይሂ ወሰለም ያ ነበር ተሽጂአ الصحابه ሰሃባዎች ለሚከፍሩት መስዋዕትነት የሚያነሳሳቸው ያ ነበር አስብ የተለጠፈው መፈክር በጦርነት ላይ ኸይበር ላይ ወይም ደግሞ ሙዕታ ላይ አንዱ ዘመቻ ላይ መከራ ሲመጣ ሙስሊም እስልምና ለአደጋ ሲጋለጥ አላህ አላህ እስላም ነብዩ እቃ እስልምና ሲዋረድ አላህ ሲዋረድ ከምንም ነገር በላይ ያ ነገር ነበር ማዕናውያቸውን ያነሳ የበለጠ ከራሳቸው በላይ እስልምናን እንዲያስቡ ለእስልምና እንዲሰሩ ለነገ እንዲኖሩ ያደረጋቸው ሪቷን ባለህም ጀሚያ ይሄ የነብዩ ሰለላሁ ዐለይሂ ወሰለም በሰዎች ልቦች ውስጥ ያሳረፉት የሚጠቀሙበት የነበረው ስትራቴጂ ነው። ሰውን ወደ ለውጥ የሚያሸጋግሩበት መርሃላ ወይ መድረክ ነበር። እኛ ዛሬ ምናልባት ያንን ታሪክ ከመድገሞች ያንን ታሪክ ከማንሳቶች አዲስ የሚመጣ ነገር የለም። እዚህ ቦታ ላይ የሚነገረው ነገር ትናንት የተነገረው፣ እዚህ ቦታ ላይ የሚወሳው ቃል ትናንት የተወሳው፣ አዲስ ነገር አይመጣም። ነገር ግን አሁን ምንድነው? ምናልባት ዛሬ አላህ ብሎ ያንደኛችን ልብ ተከፍቶ ለዚህ አይደል እንዴ የጀማዓ አስፈላጊነት ለምንድን ነው? ከዚህ ጀማዓ መካከል እኮ ሱብሃንአላህ አላህ የሚቀበለው ሰው አለ። ልቡ ለአላህ የተከፈተ ሰው አለ። በአንድ ሰው ምክንያት የሁሉ ጀማዓ ሊማር ይችላል። ጀማዓ መስተላፋችን ምንድነው? አላህ ሞልቶታል ባሮች፣ ኸይረኞች አሉት። በነዛ ነው አንተ ተስፋ የሚኖርህ። ለእናንተ ኢስያን ከሆነ ከባድ ነው። ምናልባት መስጊድም ላይ ያቀርብ ይችላል። ይሄን እንደሰራ የሚያደርግ ኢዘን ሁሉ ጊዜ የሚታየው ነው። አንድ ወቅት እድሉ ይመጣል። አንድ ጊዜ እድሉ ይከፈትና በኔ ሀያት ውስጥ የምታርፍ ነገር ትኖራለች። ሁሉ ጊዜ መቼም ሲደጋገም አንድ ነገር በሰው ልጅ ሀያት ውስጥ የሚፈጥረው ነገር አለ። እየጣለ የሚሄደው እያስቀመጠ የሚያልፈው ነገር አለ። ያን ለማምጣት ብቻ ነው ጥረት የሚደረገው። አሁንም የምናስበው ይሄንን ነው። ትናንት ከነበርንበት አህዋል ለመለወጥ እንዘጋጅ። ሙስሊም በባህሪው የለውጥ አንቀሳቃሽ ነው። ሙስሊም በባህሪው ለውጥን አምጪ ነው፣ ሙብድዕ ነው። ሀያቱ ላይ በሰዎች ሀያት ውስጥ ትልቅ ሚና ያለው ነው። እኔ ትንሽ ላነሳላችሁ ወደው ዛሬም ቅድም እንዳልኩት አብዱላህ ሙባረክ ታሪክ ጋር በሳቸው ስለጀመርኩ ኢንሻአላህ በሳቸው ነው ብዙ ነገር እንትን እንደ ምሳሌ አድርጌ ላይ ወደው አብዱላህ ሙባረክ ረዲየላሁ ዐንሁ ይታላቅ አቢድ ዓሊም ሰው ወላሂ ምናልባት እቅትዳ ፊል ሀያት በህይወት ላይ ሰው ለመመራት ከሚመኛቸው ሰዎች አንዱና ዋና ሰው ናቸው። ከባሪያ ነው የተወለዱት፣ ወይም ደግሞ አባታቸው ባሪያ የነበረ ሰው ነው። በኋላ ነው ሁርያን ያገኘው፣ ነጻነቱን የተጎናጸፈው በኋላ ነው። ነገር ግን ይሄ ሰው የሰሩትን ስራ ስንመለከተው በጣም ከባድ ነው። በሰው ልጆች ሀያት ውስጥ የነበራቸው ሚና በጅሃድ ፊ ሰቢልላህ ላይ የነበራቸው ደውር የሚገርም ደውር ነበራቸው። ሁልጊዜ ለውጥን ያስባሉ። የእስልምና የበላይነት ለዚህ ነው። አብዱላህ ኢብኑ ሙባረክ አንድ ሙእሚን የኡመት ጭንቀት ሳያስጨንቀው መኖር ከቻለ፣ አንድ ሙእሚን ሀያቱን ለኡመቱ ካልሰጠ የዛን ሰው የበታችነትና የዛን ሰው ርካሽነት መገለጫ ነው ይላሉ። ስለዚህ ነበር ኢማም ፉዳይል ኢብኑ ዒያድ የሚባሉት በጊዜያቸው የነበሩት አቢድ ሰው እዕቲካፍ አድርገው ሐረም ላይ መካ ላይ ተቀምጠው እሳቸው ጅሃድ ላይ ነው ያሉት። ደብዳቤ የሚላኩላቸው እዕቲካፉን ሲገልጹላቸው ፉዳይል ኢብኑ ዒያድ ያ አቢድ አልሐረመይን ለው አብሰርተና ለዓሊምተ አነከ ተልዓቡ ቢልዒባደት እያሉ ነበር ይጻፉላቸው። አንተ ሐረም ላይ ተቀምጠ እዕቲካፍ ያደረክ ሰው ወላሂ እኛ ያለንበትን አሕዋል ብትመለከት በኢባዳ እየተጫወትክ መሆን ይገባህ ነበር አሉት። ራሱን ተኸሊ አድርጎ ሐረም ላይ እዕቲካፍ አድርጋ ተቀምጠሃል፣ እኛ ግን የኡማ ቀድ እያላስቀምጠን ብሎ ጅሃድ ላይ ገብተናል። የአንተ ጉንጭ በንባህ ይታጠባል፣ የእኛ አንገት ደግሞ በደም ይታጠባል አሉት ረዲየላሁ ዐንሁ። ለውጥ አለ። በአብዱላህ ኢብኑ ሙባረክ የኩረሳን ሰው ናቸው። ሸርቅ ኢራን ወይም ደግሞ በኢራን ምስራቅ አካባቢ ላይ የተገኙ ሰው ናቸው። አረብ አይደሉም፣ አጀም ናቸው። ረዲየላሁ ዐንሁ አንድ ጊዜ ሩሞች ጋር በተደረገ ትልቅ ጦርነት ውስጥ የመጀመሪያው ትግል የተደረገበት ወቅት ላይ ሙባረዛ ነበር። ሙባረዛ አደረገ። ከሩሞች ኃይለኛ ተዋጊ የሚባለው ሰው ወጣና መን ዩባሪዙን እያለ መፎከር ጀመረ። ማነው ወንድም ይወጣልኝ ሲል ከሙስሊሞቹ አንድ ሙባሪዝ ወጣለት። ፈባረዘሁ ተዋጋው፣ ገደለው ሙስሊሙን። ሁለተኛ ሙስሊም ወጣ፣ ሁለተኛውንም ገደለው። ሶስተኛ ሙስሊም ወጣ፣ ሶስተኛውንም ገደለው። አራተኛ ከሙስሊሞቹ አለ የሚባለው በጦር ላይ በጣም ጠንካራ የሚባለው ሰው መረጡና የጦር መሪው ላከው። ያንንም ሰው ገደለው። ሙስሊሞች በጣም ደነገጡ። ከዚህ ሰውዬ በኋላ ማን ሊወጣለት ይችላል ብለው አሰቡ። አንድ ፊቱን ሙለተም ያደረገ ፊቱን የሸፈነ እንደ ኒቃብ የተሸፈነ ሰው ወጣ። እኔ ያለሁልህ አለ። ተባረዘው፣ ተዋጋው፣ ገደለው ያንን ካፍር። ያንን በጣም ኃይለኛ የጦር ሰው ሩሞቹ ሲገደልባቸው የገደለውን ሰው ለማጥቃት ሰባት ሰዎች መጡበት። ሰባቱንም ሰው ገደላቸው። ሰባቱንም ገደለና ፊቱን እንደሸፈነ ወደ ኸይማው ተመለሰ። የጦር መሪ ይህንን ሰው ይውልኝ፣ ማን እንደሆነ አረጋግጡልኝ ሄዳችሁ ብሎ ሰዎችን መርጦ ላከ። መጡ፣ ኸይማው ውስጥ ገቡ። ፊቱ እንደተሸፈነ ነው። ፊትህን ግለጥና ማንነትህን አሳየን፣ አለቃችን ወይም ደግሞ የጦር መሪያችን ማንነትህን ለማወቅ ይፈልጋል አሉት። እኔ ሰው እንዲያውቀኝ ሳይሆን አላህ እንዲያውቀኝ ነበር ትግሌ፣ አላህ ጋር ተዋውቄበታለሁ። አሁንም አላህ እንዳወቀኝ እንዲቀር እንጂ ሰው እንዳይቀኝ አልፈልግምና አላህ ማውቁ ይበቃኛል የሰው ይቅርብኝ ብሎ አልበሉት ማንነቴ እንድታወቅ አልፈልግም ያን ብለው ሰዎችን ሸኛቸው ሰዎችን ሸኝተው ፊታቸው ሊታጠቡ ፊታቸውን ሲገልጡ አብራቸው የነበረ ደረሳ ሲመረከት አብደላህ ኢብኑ ሙባረክ ናቸው ረዲየላሁ ዐንሁ ይአለም فكروا يعني هارون الرشيد رافضاوچ عند رافضي اراد شيء يعني يكذب افتراء حديثوچن بنبيو حديث است قلاقلو تگني اني اندي قدل سيوصلبت هارون الرشيد اني بتگلني يچنكني ما امر المؤمنين قالو مسرات يالبنين سرا سرچالو اراد شيء وشت حديثوچن حديثوچ كتاب لا قلاق يالو حالو لذا حتچنق ايزو حالو انت گگديو اتدن እርምጃ ይወሰድብሃል ለዚህ ግን ባለቤቱ አብደላህ ኢብኑ ሙባረክ አለ ያወጣዋል አለ ረዲየላሁ ዐንሁ አራት ሺህ የክዝብ ሐዲሶች አብደላህ ኢብኑ ሙባረክ ነበር ያወጣቸው ይባላል ሱብሃንአላህ በሁሉም ጃኒብ ላይ ስትመጣ ቆሞ ነበር የሚገኙት ደግሞ ይሄ ነው በሐያት ውስጥ ምን አለ የሆነ ነገር ሲፈለግ አብደላህ ኢብኑ ሙባረክ አለ ሄደኛ ነጋዴ ናቸው እና ኢማም ሰፋን ሰውሪ በአመት 10 ሺህ ዲርሃም እየሰጡ ዑለማዎቹ የሰው ፊት እንዳያዩ ራሳቸውን ሁር ሆነው እንዲኖሩ የሚያደርጓቸው አብደላህ ኢብኑ ሙባረክ ነበሩ። የኢራን ሰዎች ሐጅ ለሄዱ ሲሉ ሁሉንም ሐጅ በጀማዓ መሄድ ስላለብን ተሰብስቡ ይሏቸዋል ይባላል። ተሰብስቡ ይሏቸውና ይሰበስባቸዋል። ሁሉም ለስንቅ ያዘውን ገንዘብ ያንጣሉና እየተቀበሉ በየከረጢቱ ላይ ይጽፋሉ አብደላህ ኢብኑ ሙባረክ። በስም በስማቸው አድርገው ካዝና ውስጥ ያስገባሉ። ሐጅ ወስደው ኢባዳውን ሐጅ ያስደርጓቸዋል። ሐጅ አድርገው ሲጨርሱ የሚፈልጉት ነገር እንዲገዙ ለቤተሰቦቻቸው ገንዘብ ይሰጧቸዋል። ከዛ ሲመለሱ አገራቸው ሲገቡ አብደላህ ኢብኑ ሙባረክ ካዝናቸውን ይከፍቱና የየሰው ስም የተጻፈበትን ገንዘብ አውጥተው ይሰጧቸዋል። እንዴ አብደላህ ይሄ ገንዘብ እኮ ሐጅ ለናረግ የመጣንበት ገንዘብ ነው ለምን መለስክልን ይሏቸዋል። የነብዩን ሐዲስ አልሰማችሁም እንዴ ሐጅ ወጣ ሰው አላህ ገንዘቡን በረካ ያድርግለታል ይላሉ። አላህ ገንዘባችሁን በረካ አርጎላችሁ ነው ይሏቸዋል አብደላህ ኢብኑ ሙባረክ ረዲየላሁ ዐንሁ። فكروا يا اخوان رجل عالم رجل فقيه رجل جواد لذين اكو باند عبدالله بن مبارك سوتشن سبسبو دراسوچاچون اسكتلو ود حج يوطو بارلوبت كزي لاي انديت مسكين سيت يموتو طم بانستا ستير تمركتوات اغلغاچون لاكونا ييت اندمتيدي لين يالوت گباچ من اندمتارغو تمركتالو يموتو امورانس تا ستبس تمركتو لمندنو بلو طيقوات والله ليجي ابات يموتباچو ليجوچيتي موچالو ማሳደግበት ሀብትና ንብረት ስለለለኝ ለነሱም ማበላው ስላጣሁ የሞተ ጥምባ በላቸዋለሁ አለች። አብደላህ ኢብኑ ሙባረክ አገልጋያቸውን ጠርተው ለመመለሻም ይሁን ብቻ በቂ ገንዘብ አስቀርና የተረፈው ለሱ አስጣት የኛ ሐጃችን እናድርገናል ለሚቀጥለው አመት ሐጅ እናደርጋለን ተመለሱ ብለው ነው የተመለሱት ረዲየላሁ ዐንሁ። هذا الشخصية العظيم مؤثر بيتኛውም جانب ሆኖ በሁሉም جانب ላይ ተመልከቷቸው ያላቸውን ዋጋ ተመልከቱት ያላቸውን ሚና عبد الله بن مبارك الذين يبالال حج لا هيدو النبي صلى الله عليه وسلم ماء الزمزم لما شرب لهم زمزم وحال تتطالت نجر نو حقيقه ان شاء الله حجنا الله يوفقاچونا كلهم سو ياو انغدي سلا حج تركوچ من يلالو مسلاچو انديت نو حجو تبلو سيتطيقو هيداچو ايوت نو ميلوت حج مين نجر ايدلم بمن نجر ميغبام قال ايدلم لذي نو عليمم ما يغبام اكو حج عليمم حجو سيدرس موت نو قال هيدا يدناغران ቦታው በምን ነገር የምታገኘው አይደለም ሂደ በታአቡ በድካሙ በእንግልቱ የምታገኘው ማዕና አለ። እና ለዚህ ነበር ማኡ ዘምዘም لما شرب له الى الرسول صلى الله عليه وسلم እዚ ነበር እንትና ابو ذر الغفاري رضي الله عنه ነብዩን ለማግኘት በመጣበት ጊዜ ነብዩን ሳይገኝ 42 አመት ተቀምጧል 42 ቀን ተቀምጧል አይደል 42 ቀን የተቀመጠው ይላል ማኡ ዘምዘም እየጠጣው 42 ቀን ማኡ ዘምዘም ብቻ እየጠጣው ቀለብ ማኡ ዘምዘም ነበር ይላል። የሚገርመው ደግሞ እንኳን ሊረበኝ እንኳን ሊጠማኝ አለ ቦርጭ ማውጣት ጀመርኩ አለ ረዲየላሁ ዐንሁ። فكروا يا اخوتي ማለት ايه ነበር ስለዚህ ማኡ ዘምዘም لما شرب الذي ነበር امام الشافعي رحمه الله عليه من اللي ነበር شربنا ماء الزمزم للعلم فتعلمنا لو شربناه للتقوى فكان احسن لنا ابن رحمه الله عليه ማኡ ዘምዘም علم لما ገኘን ጠጣ ነው ዕውቀት አገኘንበት لتقوى تطتنا وبنبر يشال النبر الى الامام الشافعي رحمه الله عليه عبد الله بن مبارك ماء الزمزم علم طيقوا يتطبط عالم سو ناتشو حبت اندا يطيقوت كسوچ حبتام ناتشو جغننت اندا يبار مجاهد ناتشو عبد الله بن مبارك ماء الزمزم سيططو جتاي ايهن ماء الزمزم سططا لذاچ كان ادرغلني የሰው ልጆች ሁሉ በሚጠሙበት ቀን ጥም እንዳይነካኝ አድርገ አጠጣኛል ረዲየላሁ ዐንሁ። يعني سبحان الله رجل عابد كان بطعم النيجر مش شخصيه نبره مؤثر ناتشو بيانس لو انت ستصف ابتداء متارق بالصوت تفلقاله يمت مكتلو صوت شاله مان الموديل اركي له ازبله تاسباله الناسي سوتش ناتشو الذي نبر يبال الحارون الرشيد باند وقت العراق لا يمطى المسلمين امير المؤمنين هو خليفه العراق لا يمطى تبالنا خليفه ومطى تبلو العراق حزب هارون الرشيد لا مقبل وقت كدي ماكل مان مطو عبد الله بن مبارك عند درساتهم يذو كخرسان مطو يخرسان العراق سوتش من سمو بغداد لا عبد الله بن مبارك كخرسان مطو سيبال هارون الرشيد الخليفه وانتو سو عبد الله بن مبارك لا مقبل يتنغاغا هيد مستو هارون الرشيد بطام صالح سيت نبرچ سو وديت نو ميهدو خليفه وانتو طالچ تلاقو عالم محدث العصر هونوت عبد الله بن مبارك سلامطو اساتچون لا مقبل نو علوات هذا هو الملك عليك تككلنيا نغوس هينو عليك رضي الله عنها فكروا يا اخوان نغوس مالته هينو عليك سوون بسيف ادلم يغزاو سوون بماسفرارات ادلم يغزاو سوون بالله انا بنبيو قال لبون الملك يشال سو نغوس مالته هينو عليك هارون الرشيد مس حقيقه نغوس نبروا سبحان الله تملكته كخليفه بلاي كبر ميسطاتشو سو نبروا بيتنجاو بجانب بقاتاتشو عجيب نبر በገንዘባቸው ሰሩበት በውቀታቸው ሰው ካደሙበት ሐዲስ ረሱልን ከምንም ነገር በላይ ለሰው ዘር እንዲሳፋ አደረጉለት ለዚህ ነበር እንዳልኳችሁ ኢማሙ ሐኒፋና ሚያስቀል ገጠበ የነበረች ኢማሙ ሐኒፋ ጋር ኢማሙ ሐኒፋ ኢማም አብዱላህ ኢብኑ ሙባረክን ፍቅህ አስተምረዋል አብዱላህ ኢብኑ ሙባረክ ደግሞ ለኢማሙ ሐኒፋ ሐዲስ አስተምረዋቸዋል አንድ ጊዜ ሶላት አብሮ በጀማዓ እየሰገዱ ኢማሙ ሐኒፋ ያሰግዳሉ አብዱላህ ኢብኑ ሙባረክ ተከትለዋል በአቡ ሐኒፋ መዝሐብ ያው እንግዲህ ተክቢራ የመጀመሪያው ተክቢራ ላይ ደግሞ ሲቆም ነው እጅ ከፍ አርገው ነው አይደለም ደግሞ በጣም ከፍ ያረጋሉ ሐነፊዮች እንዲህ አርገው አላሁ አክበር አለ ሐደ ኢማሙ ሐኒፋ ሲያሰግዱ አደላው ወራክ ደግሞ በሐዲሱ መሰረት በየሩኩኡም ላይ ስጁዱም ላይ ሲወርዱ ያው ተክቢራውን ያደረጉ ይወርዳሉ አኺራን ሲጨርሱ ምን አሏቸው አብዱላህ ኢብኑ ሙባረክ ለኢማሙ ሐኒፋ والله يا امام ابو حنيفه አሏቸው እኔ እኮ ጂን ከፍ አድርገ እንደዛ ስትጠራራ ልትበር መስሎ ይደንግጨ ነበር አላቸው ረዲየላህ ኢማም አቡ ሐኒፋ ደግሞ እኔ ደግሞ በየደቂቃው እጂን ብድግ ብድግ ስታደርግ እያቆበቆብኩ መስሎ ነበር አሉ ስለመብረር هكذا كانوا يلاطفوا እንደዚህ አይነት ሸክስያ ነበሩ አብዱላህ ኢብኑ ሙባረክ ዓሊም ወሪዕ ተቂል جواد مجاهد رحمه الله عليه ስለዚህ ሁሉ መሻይኾች በእጥፋቅ العلماء መስክረውላቸዋል አንድ ሰው መጥቶ ነበር አብዱላህ ኢብኑ ሙባረክ ማለት አለ ሲናገር የሽርክ ዓሊም الشرق علماء الشرق ተብለው የሚጠቀሱት የምስራቁ عالم መሪ ዓሊም እሳቸው ናቸው ሲሉ ኢማም ሰፍዋን الثوري ويحك يا رجل አብዱላህ ኢብኑ ሙባረክ ዓሊም الشرق والغرب ከምድር ጫፍ እስከ ጫፍ ድረስ ያሉ ሰዎች ሁሉ ዓሊም መሪ እንጂ ያንድ አቅጣጫ ብቻ ዓሊም አይደለም አሉ ረህመቱላህ አለይ هذا الشخصيه العظيم بسوچ حياته ውስጥ የሆነ خير አስቀምጦ ማለፍ የቻሉ ሰው ትልቅ ስራን ሰርቶ መሄድ የቻሉ ሰው በገንዘባቸው በውቀታቸው በሁሉ ነገራቸው والله ትናፍቃለህ እንዴት አርገህ ከተዳ አምታረገው ሰው ስትፈልግ እነዚህን ሰዎች ታገኛለህ እነዚህ ሰዎች ናቸው ቢያንስ ሞዴል ሆነው ለውጥን ሲታሰብ መቀየር ሲታሰብ ስራ ሲታሰብ ስራን የሚያስተምሩ ለውጥን የሚያስተምሩ የሰው ልጅ መሆን እንደሚችል የሚያሳዩ መሆን ይችላል ሰው እኮ አንዳንድ ሰው መጥቶለት ሀብት አግኝቶ በሀብቱ ሊሰራ ይችላል አይደለም ግን ዓሊም አይሆን ዓሊሙ ሰው ደግሞ ማልባት ገንዘብ የለውም ዒልም ብቻ ሊሆን ይችላል በዚህ ላይ ደግሞ ባንድ ነገር ይሆናል ሙተፈንን የሆነ ወይም ደግሞ ዕውቀት ያለው ጃሃድ ላይ አይሳተፍም አብዱላህ ሙባረክ ካልክ ግን ጃሃድም ላይ ስትሄድ እሳቸውን ታገኛለህ ገንዘብም ላይ ስትሄድ እሳቸውን ታገኛለህ ዒልምም ላይ ስትሄድ እሳቸውን ታገኛለህ ተቋም ላይ ስትሄድ እሳቸውን ታገኛለህ አቢደል ለይል ነበሩ የሌሊት ቋም ይነበሩ ሌሊ ላይ እንደሳቸው እንግዲህ አሉ ከሚባሉት ወደር ከለላቸው ሌሊትን ከሚጠቀሙበት ሰዎች የሚሰለፉት ሰው ነበር አብዱላህ ኢብኑ ሙባረክ ረዲየላሁ ዐንሁ እዚህ ነበር ምድር ላይ ከነበሩ ትልልቅ ሰዎች ተብለው ከሚገለጹት አራት ሰዎች እንደ አንድ ሆኖ መታየት የቻሉት በተለያዩ ዑለማዎች አንደበት ሁሉም ዑለማዎች መስክረውላቸዋል እና ኢማም ሸምሰዲን ዘሐቢ እና ሸኽ አልኢስላም አህመድ ኢብኑ ተያ ወአምሳሉም ረዲየላሁ ዐለይሂ ጀሚዓ ኢዘን አልዑለማ ፊ ታሪኽ እነዚህ ሙብዲኡን በሐያት ላይ ሙብዲኡ ሆኑ ወጥተው ህይወትን ለውጥ አድርገው ያሳዩ ሰዎች እኔ እናንተን አስቀምጠውልን ያለፉት ነገር አለ ምንድን እኛ መለወጥ እንችላለን እኛ መስራት እንችላለን ከችግረኛ ቤተሰብ ተወልደዋል ችግር ካየበት ቤተሰብ ውስጥ አድጋዋል። ነገር ግን ሷሊህ ሆነ ሰው ነበር አባታቸው። የሚታወቅ ታሪክ አላቸው። ሙባረክ ይባል ነበር አባታቸው። የአንድ ሀብታም ኑህ ብን መርየም የሚባል ሀብታም ሰው ያኒ የርሻ ጠባቂ አትክልት ቦታ ጠባቂ ነው። እርሻው ላይ ሮማን ዘቢብ እንደዚህ ያኒ ኢነብ ያለበት እንትን እርሻ ነበር የሚጠብቀው አባታቸው። አንድ ቀን ባለቤቱ መጣና ይባላል ኑህ ብን መርየም ያ ሙባረከቲኒ ቢሩማን ነጂጃው ቢኢነብ ነጂጅ የበሰለ ወይም የበሰለ ሩማን አምጣልኝ አለው። ሙባረክ ሎ ቆርጦ ሲያመጣ ሆምጣጣ ነው ሐሚድ ነው። አቁል ለክ እቲኒ ቢኢነብ ነጂጅ ፈታቲኒ ቢኢብን ቢን ሐሚድ የበሰለውን አምጣልኝ ይያልኩ ሆምጣጣ ታመጣልኝ አለ አለው። والله ሁለተኛ አምጣ ሲባል ሂዶ ሲያመጣ ሁንም ሆምጣጣ ነው። ሶስተኛም ሲያመጣ ሁንም ሐሚድ ነው። ባለቤቱ ተቆጣ። በጣም ተቆጣና እኔ የበሰለ ወይን አምጣልኝ ይያልኩ ሆምጣጣ ምታመጣልኝ ለምንድን ነው አለው። والله يا نوح بن مريم አንተ እዚህ ቦታ ስትልከኝ እርሻ ቦታህን እንድጠብቅ እንጂ እንድበላ አይደለም ያስቀመጥከኝ። እኔ እኛ ከላመት እርሻ ቦታ ስጠብቅ አንድ ቀን ቀምሽ ስለማላቅ የበሰለውና ያልበሰለውን አለየውም አለው ይባላል ረዲየላሁ ዐንሁ። የዚህ ጊዜ ነበር ኑህ ኢብን መርየም ምን አይነት ሰው ያናገረ እንደሆነ የተረዳው። ስለዚህም አለው አንዲት ሷሊህ ልጅ አለችኝ፣ ሀብታሙም ባለስልጣኑም የተለያየ ዙሪያ ያለው ሰው ይጠይቀኛል። እንግዲህ ለማን ልዳራት አለው። የጃሂልያ ሰዎች ለገንዘብ፣ ከነሳራዎች ለዘር፣ የሁዲዎች እንደዚህ ለስልጣንና ለጃህ ሲሉ ይድራሉ። አላህን የሚፈሩ ሰዎች፣ ኢማን ያላቸው ሰዎች ይድራሉ። ኢማን ያለው ሰው ዳራት አሏቸው። والله ካንቲ የተሻለ ኢማን ያለው ሰው አላገኘላትም ድር ያለው አለው ረዲየላሁ ዐንሁ። ያ ሰው ነበር አብዱላህ ኢብኑ ባረክ። كان ابويهما الصالحان قران እንደገለጸው صالح አባት صالح ወላጆች ነበሩት። የصالح ዙርያ ሆኖ አብዱላህ ኢብኑ ባረክ ይሄንን ታሪክ ለውጥ ማምጣት የሚችሉ ሰው ተፈጠሩ። የዛህን ሽክስያዎች ተገኙ። اذا በሐያት ላይ በእስልምና ሐያት ታሪክ ውስጥ ብዙ ሰዎች አሉ። ምናልባት ቁጥረን ማንዘልቃቸው ከሱሐባ ቀጥሎ የነበረው ትውልድ ራሱ መቆጠር የሚችሉ ሰዎች አልነበሩም የነበሩት። በጣም ትልልቅ ሰዎች አልፈዋል፣ ትልልቅ ሰዎች ይደዋል። እነዚህ ሰዎች ታሪካቸው የሚያስተምረን እኛም መለወጥ እንደምንችል መሆን እንደምንችል፣ ነብዩን ሳያገኙ ከነብዩ ሰለላም ጋር ባለደረባ ሳይሆኑ ነብዩ ጋር ግንኙነት ሳይኖራቸው ኸይር ስራን ጥተው መልካም ነገርን ጥለው ለኡማው የሆነ ነገርን አበርክተው ያለፉ ሰዎች ነበሩ። እኔም አንተም እንችላለን። ለዚህ ነው እንግዲህ መስማማት አለብን፣ መሆን እንችላለን። ስለዚህ እንወስን። ያለፈው አመት እንዲሁ አልፏል፣ ያሁኑ አመት ደግሞ እንዲሁ ይሄድ የለበትም። እኽወተ ኢማን ወአኽዋት አንቀር ንወስን። ለመለወጥን ወስን። ንበርምጅ ሀያተና ሀያታችንን በርናሜጅ እናድርግለት። ምን ሰርተን ማለፍ አለብን ብለን እንወስን። ወላሂ እንግዲህ ባለፈው ነገር ተሞክሮ ይዘን ዛሬን ተጠቅመን ማለፍ ካልቻልን፣ በዚህ ጊዜ ደግሞ መልካም ነገር ጥለን መሄድ ካልቻልን አደጋ ላይ ነን። የሙስሊሙ ማዕሳት እንደቀጠለ፣ የሙስሊሙ ችግር እንደተደራረበ፣ ሙስሊሙ ከነበረበት አህዋል በከፋ ሀያት ውስጥ እየገፋ ይሄዳል። ለዚህ ደግሞ ተጠያቂ ከመሆን ሳንድን እናልፋለን። ሙስሊሞች ተጠያቂዎች ነን። በሚደርሰው ችግር ሁሉ የኔ እናንተ እጅ አለበት። ዓለም ላይ ለሚደርሰው ለሙስሊሞች ሰቆቃ የኔ እናንተ እጅ እንዳለበት እንወቅ። ለምን እኔ እናንተ ነስሩ እንዲቀር ምክንያት ሆነናል። የአላህ እርዳታ እንዲዘገይ ምክንያት ሆነናል። በምን በወንጀላችን ምክንያት። በእኛ ወንጀል ምክንያት አላህ እርዳታውን አዘግይቶታል። በእኛ እስያን ምክንያት አላህ ለሙስሊሞች የሚያመጣው ነስር አቆይቶታል። ተጠያቂ ነን። እጃችን አለበት። ለሚደርሰው ወንጀል፣ ለሚመጣው ወንጀል የኔ እናንተ እጅ አለበት። ይሄ ልናምን ይገባል። ቢያንስ እጀን መዘርጋት ባልችል ነብዩ ሰለላሁ ዐለይሂ ወሰለም ዛሬ መስጂድ አልአክሳ ላይ የሚሄደው መከራ ተመልከቱትማ። ነብዩ ሰለላሁ ዐለይሂ ወሰለም من قدر ان يصلي في مسجد الاقصى فليصلي مسجد الاقصى ሂዶ መስገድ የቻለ ሰው ይስገዳ። መስጂድ الاقصى ሂዳችሁ መስገድ ባትችሉ ቢያንስ እንኳን አሉ ረሱል ሰለላሁ ዐለይሂ ወሰለም مسجد الاقصى ላይ ለሚበራው መብራት ለሚበራው መብራት ወይም ደግሞ ጧፍ ወይም ማሾ ማቀጣጣያ የሆነች ዘይት እንኳን ላኳሉ ረሱሉን አሚን ሰለላሁ ዐለይሂ ወሰለም። ቢያንስ ሆነ ነገር አበርክቱ። እዛ ላይ ደውር አለ። የኔ ደውር ምንድን ነው? ቢያንስ ራሴን ከወንጀል መጠበቅ ነው። አላህ ለነዛ ሰዎች ማዕሳውን ቢቀንስ፣ የሙስሊሞች እርዳታ ቢመጣ ብለህ ልታስብ፣ ሙስሊሞች ካሉበት ችግር ሊላቀቁ ብለህ ልታስብ። ለዚህ ምንድን ነው የኔ አስተዋጽኦ? ራሴን ከወንጀል በመጠበቅ እጀምራለሁ። አምና ከነበርኩበት አህዋል ዛሬ እለወጣለሁ። አዲስ ሰው ሁኜ ለመገኘት ጥረት አደርጋለሁ። ሁልጊዜ እስላም በሚፈልገው አይነት ስብዕና ለመገኘት የቻልኩትን ጥረት አደርጋለሁ። እንዲሁ አንዳንድ እያልን ሀያታችን እየለወጥን ነገሮች ሊስተካከሉ ይችላል። ካልሆነ ግን አሁንም እኛም ወደታች እየሄድን እስልምናም ለአደጋ እንደተጋለጠ አላህ ፊት የምንገናኝበት ጊዜ ሩቅ ላይሆን ይችላል። ኢኽወተል ኢማን ወአኽዋት፣ አላህ ፊት ስንቀርብ ይዘን የምንመጣው ነገር ምን ሊሆን ይችላል? ወላሁ ያዕለም። ረሱሉል አሚን ሰይድና ዑመር ኢብኑ ኸጣምን አንድ ጊዜ ጠየቁት። ዑመር አሉት ረዲየላሁ ዐንሁ መለከል መውት መጥቶ መረቡክ ብሎ ቢጠይቅህ ምን ብለህ ትመልስለታለህ አሉ። ملك الموت متو من ربك ولا بيتيقني او مملسون اني اقالله يا رسول الله علاش سيل اني كنا اقالله متملسون على رسول الله صلى الله عليه وسلم مندنو بيي مملس يا رسول الله علاش ملك الموت متو من ربك سيل انت من ربك تلو الله على رسول الامين صلى الله عليه وسلم هذا قوه الايمان للامه ايمانه من هي درجه عند رسوله رسول يجلسوا يا رسول لذين الرسول صلى الله عليه وسلم يوم القيامة يسولج قماشو مبرتو قماشو قلبتو قماشو انقطو لا يميدرس قميس يغوتتا سيمتا فيعتي عمر فيجر قميصه عمر قني إيمانه بذات قميص يغوتتا ونمي متا إلى الرسول الأمين صلى الله عليه وسلم يشهد له الإسلام لذين إلى الحسن البصري يوم القيامة أسلمنا والله إني أتخيل فيعتي الإسلام بسورة الرجل إلى الله أني إرقط أنياني يوم القيامة أسلمنا بسو مثل هنو يمتا بيسوا له كل مسكرا يا ربي ونصرني هذا وخذلني هذه ونصرتني هذه وخذلتني هذه ايه رتونيال ايه واردونيال اتشي رتانيال اتشي واردانيال اتشي ياله يمسكران ما غارس كي درس درس الى الحسن البصري حتى يوصل الى عمر عمر غارس كي درس درس عمر غارس درس يا عمر نجانسته كنت غريبا حتى اسلم هذا الرجل بلا مسكر قالوا سوج زين انغدا نبر عمر اسكي زلم درس يتواردكو نبر برو مسكر يسطال الى الله رحمه الله عليه حزق الدين نسر الله سوچ ايه يطبقا تشوال قال سرانو سوچ الله يولن سلازي الناسب ان اللوطن وسن حديثو عمت تلقو يلوط مدرك ادرغن نيازو ان شاء الله كسرانبت ملوطاتنا ايقرم لبلوط كوسن من فلقو درجه لا مدرساتن ايقرم ترتنا ادرغ قدم امامتن مغرب لا سيقرو ان تقول نفسي يا حسره الا ما فرطت في جنب الله وان كنت لمن الساخرين ሰው ምጸጸትበት ጊዜ ይመጣል ነፍስ ምትነድምበት ጊዜ ምን አለ ወይ እንደነዛ እንዳላጋጮች እንኳን ሁኘ በነበር لو ان الله هداني لكنت من المتقين الله مرتوي በነበር ከአማኞች ከመተቆች ሆነበር لو ان لي كراسكم تممنس الدل بنورين ከነዛ ከፈሪዎች ሆነበር በላቀት جاءت كاياتي وكذبت بها يا الله سبحانه وتعالى መመሪያው መጥቷችሁ ማስጠንቀቂያው ደርሷችሁ ነበር ግን ፊታችሁን አዞራችሁ ለሐቁ እጃችሁን አልሰጣላችሁ እንዴ አላችሁ አፈነገጣችሁ ዛሬ ለደምንጅም ይጠብቃችሁ የለም ስለዚህ يوم القيامه ترى الذين كفروا نزان كحديانوش تملكتاچو አለ ከአላህ መመሪያ ያፈነገጡና የኖሩ ሰዎችን ታያችሁ አለ وجوههم مسودة الى الله سبحانه وتعالى ፊታቸው ጠቁሮ ፊታቸው ተቃጥሎ ፊታቸው አስከፊ ሆኖ ታያችሁ አለ عليس الجحنم مسول للمتكبرين جهنم لكحديانوش መኖሪያ በቂ አይደለችም ምን ይላል አላህ ሲቀልድ እኮ ሲያላግጥ ነው خالق القوم ሲጫውትባቸው ነው ለነዛ ለከሐዲያን ሰዎች يعني بلا ያለ ነው አላህ በቂያቸውን አትበርግት جهنم ይሄን ወከፍት ለፊታችን የሚጠብቀን ነገጧት ከመጸጸታችን በፊት ዛሬ ምን ይችላል ሰርተን ለማስቀመጥ የምን ይችላል ሰርተን ለመሄድ ነው ስነው ምለው جعلني الله اياكم مما يستمعون القول فيتبعون احسنه وبالله التوفيق والسلام عليكم ورحمه الله وبركاته